ከተል ሀሪ መፈይ ጀሃነም የሚለው ማሐዲስ ይሄንን ይጠቁማል። ተራራ ሳወራት በጣም ጣይ በሚጠነክርበት ጊዜ በአፍላ ተራራ ወጣችሁ ዙህር አትሄዱ። ትንሽ ነፍስ ከሰስተም ይበርድ ይቆዩ። ለምን በዛ ሰዓት የጀሃነም ወላፈን ከጻው ሀሩር ጋር ይቀላቀላልና ለበሽታ ትጋለጣላችኋል። ስለዚህ ጀሃነም ራሷ ባትፈጠር ኑሮ ወላፈኗ ሊመጣ ይችልም ነበር ማለት ነው። وقال صلى الله عليه وسلم بل الى انبوتا اشتكت النار الى ربها عز وجل جهنم ودي جتوا بيتا تقربالچ قال فقالت ربي اكل بعدي بعضا فطام ني راسوا موقت امي گمبت گزي راسوا براسوا تبلالالچ يبلالك اندما ابل اسبرسو يبلالل معناته انا كفرو اكاليه كفيلين يبلاي نو እና ምን ይብቃኝ ብላ ለጌታዋ ብቻ ተቀርባለች። ፋአዲና ለአቢ ነፍሰይ ያኔ ሁለቱን ፋሽ ፈቀድላታል። ነፍሲም ህሽታ አንዴ በቀዝቃዛ ወራት በጣም ኃይለኛ ቀቅ ፈልጅ በሚሆንበት ጊዜ የዛ የጀሃነም ሐሩር ነው ወደ ዝመጦ ወደ የጀሃነም ቁር ነው ወደ ዝመጦ ብርዱንም ያጠነክረው ማለት ነው። እንደገና በሞቃ ሰዓት ደግሞ ለክ ሰዓት የመሰለ ሙቀት የሚመጣው ከጀሃነም እስትንፋስ ተቀርቶ ነው ማለት ነው። ፋአሸዱ ማተጅዱነ ሚነል ሐር ከሐራራ በጣም የተነከረና ጫፍ የደረሰ ሙቀት የሚሰማቸው ወአሸዱ ማተጅዱነ ሚነል ዘምሐሪር እንዲሁም ደግሞ ተቅዝቃዜ በጣም የከፋ ፈልጅ የሆነ ወራት ቅዝቃዜ የሚመጣባቸው ሁለቱም ከጀሃነም ቅጅ እየተጨመረባቸው ነው ብለዋል ማለት ነው። ይሄ متفق عليه ነው። وقال صلى الله عليه وسلم بل الى محاديث الحمى من فيه جهنم وبا يكجهنم استنفاس يتفطرش ነገር ናች አሉ። ከመሆኑ فابردوا بالماء يوبا حرارة በጣም በሚገም ጊዜ ታጠቡ በቀዝቃዛዋ በቀዝቃዛዋ በመታጠብ አብረዷት እሳትን የሚያበርደው ውሃ ነውና ይላል። وقال صلى الله عليه وسلم لما خلق الله الجنة والنار አላ ጀሃነም ጀነትና ጀነትን ፈጥሮ እንዳበቃ ይላል። አርሰለ ጅብሪል ኢለ ጀነቲ ጅብሪልን ሄድና እቺን እስቲ የፈጠርኳትን ዓለም እያት ጎብኛት ብሎ ላከው። ፈቃለት ፈንዱር ኢለይሃ ይሄ ካለፉት ሁሉ ሐዲሶች የበለጠ ግልጽ የሆነው ይሄ ነው ማለት ነው። እንግዲህ የሌለን ነገር ሄድና ያው አይባልም ባይፈጠር ኑሮ ማለት ነው። ጀነትን ፈጥሮ እንዳበቃ ጅብሪልን ሄድና ጎብኛት ብሎ አዘዘው ይላል። እና በሚሄድባት ጊዜ በሚያይ ጊዜ በጣም እንግዲህ አስደሳች ሆና አገኛት ማለት ነው። በሚያይ ጊዜ እንዴት ነው እንዴት አገኛት በሚለው ጊዜ እሷን ያየ ሁሉ እሷን ያወቀ ሁሉ እሷን ለማገኘት ወደ ኋላ አይልም። በጣም አስቀኝና አጎም የሆነች ሀገር ናት ብሎ አስተያየት ይሰጣል ማለት ነው። ወደ ጀሃነምም እንደዛው እያይዞ ጀሃነምንም ሂዳያት ይለዋል። እሷን ባየ ጊዜ ደግሞ እሷን ያየ ሰው ሁሉ ሁሉም ሰው ቢያይ እሷን ለማምለጥ የማያረገው ጥረት አልነበረም ብሎ አስተያየት ሰጠ ይላል። ስለዚህ እነዚህ ሁሉ ንሱሶች የሚያሳዩት ምንድነው? ጀነትና ጀሃነም በተጨባጭ ባሉበት ዓለም ላይ ተፈጥረው ተዘጋጅተው እየጠበቁ ነው ያሉት እንጂ ገና ወደፊት የሚመጡ ነገሮች አይደሉም ማለት ነው። እኛንም ገና ቀጠሮ ስላልደረሰ ልንሄድ ያልቻልነው ያልገባነው እንጂ እነሱ ዝግጁ ነበሩ ማለት ነው። ወቅቱ ቢደርስ አሁንም ለመቀበልና አገልግሎት ለመስጠት ጃሂድ ናቸው። እንዲሁም ወቀደ ኦሪዶተ አለይሂ ሰለም ፊመቃሚ የውመ ከሰፈት ሸምሱ በአንድ ወቅት ፀሐይ የፀሐይ መጋረር ተከሰተ። በነቢዩ ጊዜ በኩል ቀን ፀሐይ ድብን ብሎ ልክ ገል መሰለና ጨለማ ሆነ ቀኑ ማለት ነው። ያኔ ሶላተል ኩሱፍ እንስገድ ብለው ጥሪ ያደረጉና ሶላተል ኩሱፍን በማሰገድ ላይ ያሉ ያልተለመደ እንቅስቃሴ አሳዩ። እና አንድ ጊዜ ወደፊት በጣም የሚያጓጓ አቃ ለመውሰድ የሚፈልግ ሰው መስለው እጃቸውን ዘርግተው እንደ በጉጉት ወደፊት ተወሩረው ሄዱ ወደ ምህራቡ ማለት ነው። ከዛ ደግሞ በተቃራኒው አንድ ነገር መጥፎ ነገር እንደመጣበት ሰው ከቆሙበት ወደ ኋላ ወደ ሰይፎ ወደ ሶፎ አሽክሽገው መተው ወደ ህዝቡ ተሸረቆቱ። ያ ነገር እንግዲህ በጣም አይተው ተማቁ ክስተት ስለሆነባቸው ሰሃቦች ምንድነው እንደዛ የሆኑ በስሏቸው ወደፊት በጣም በጉጉት እየዘርግቼ የሄድኩት የጀነት እነብ እዚህ ግድግዳው ላይ ልክ ተንጀርቦ ባየሁት ከዛ እጄ አንድ የዘለለት ቆርጨላ መጣላችሁ ፈልጌ ነበር አልደረስኩበትም አሉ። የጀነት ኒዓማ ዱንያ ላይ አይመጣምና አላህ ሱራውን ያሳያቸው ማለት ነው። እንደገና ደግሞ ጀሃነም በዛ ቦታ ተተክታ በጣም ሳቷ እየተቆረጠ ንብል ባሉ እየተወናጨፈ ሳየው ጠለፈኝ ብዬ ደንግጬ ነው ወደ እናንተ መጥቼ ተሸረኩኩት አሉ ማለት ነው። ስለዚህም እንግዲህ ሁለቱንም ዓለም አላህ Subhanahu Wa Ta'ala ሱራቸውን አሳያቸው ማለት ነው። ወአውረደት አለይ ለይለቱል ኢስራ እና በለይለቱል ኢስራም ሁለቱም ዓለሞች ተገልጠውላቸዋል። ወፊ ዳሊከ ሚነል አሃዲስ ሰሂሃቲ ማ ላ ይህሳ የነን የሚገልጡ በርካታ ሰሂሃዲሶች መጥተዋል እና በእነዚህ ላይ ተመርኩዘን ጀነትና ጀሃነም የተፈጠሩና ያሉ ዓለሞች ናቸው ማለት ይችላል ማለት ነው። አንዳንዶቹ ጀነትና ጀሃነም ገና ወደፊት ሊፈጠሩና ሊመጡ የሚችሉ ናቸው እንጂ አሁን የሉም። እስካሁን ድረስ ተፈጥረው እነሱን የመሰለ ዓለም እንዴት ባዷቸውን ይቀመጣሉ በሚል ፍልስፍና የሉም የሚል አመለካከት ያላቸው ሙንሐሪፎች አሉ። እንደዛ እንዳንሆን መጠንቀቅ ይኖርብናል ማለት ነው። وقال تعالى وما هم منها بمخرجين ጥሩ በመከተል መደሊሉ على بقائهما እነዚህ ዓለሞች እንግዲህ አሁንን ተፈጥረው አሉ ይገኛሉ ተብሏል። ወደፊት ደግሞ አይጠፉም አይከስሙም የሚያረጁ የሚሻሩም አይደሉም እና ሁሉ ግዚ አበደል አቢዲን ይኖራሉ ማለት ነው። ስለዚህ ማስረጃው ምንድነው ተዘባለ قال الله تعالى في الجنه ጀነትን በተመለከተ እንደማጠፋ ሲገልጽ خالدين فيها ابدا የጀነት ሰዎች በሰዎች ዘላለም ዘውታሪ ናቸው። خالدين فيها ሲል በሰዎች ዘውታሪዎች ናቸው ታላ በኋላ አበደን ብሎ አከደው የበለጠ ማለት ነው። እና خالدين የሚለው ራሱ መዘውተርን ሲያሳይ እንደገና አግለብያ ለማጋነን ነው እንዳይባል አበደን ብሎ አከደው። خالدና አበደን ተደራርበው ከመጡ የማይቋረጥ መሆን ነው የሚያሳየው ማለት ነው። ذلك الفوز العظيم الى الكتب وقال تعالى وليلهم ايات اندغنا وما هم منها بمخرجين الناسو ك جهنم يميوطوا አይደለም ይላል ማለት جهنم እንግዲህ በኩፍርና በሽርክ ተወንጅለ የገቡ ሰዎች የፈለገውን ያህል ቢሆን ለመውጣት ይሞክሩ كلما ارادوا ان يخرجوا منها اعيدوا فيها الى الولاوتا فزاو እንደገና መልሰው ፈብረት ሩላ እየተከረከቱ እንዲ ወደ ውስጥ እንዲጠልቁ ይደረጋል ይላል። وقال تعالى عطاء غير مجزوز እንደገና አሁንም ጀነትን በተመለከተ የማይቋረጥ የሆነን ስጦታ እንሰጣቸዋለን ይላል። غير ممنون የሚለው እንደዛው ነው። አንድ ወቅት እንግዲህ የሚያልቅ ቢሆን ኑሮ የሚቋረጥ ቢሆን ኑሮ غير مجزوز غير ممنون ሊል አይችልም ማለት ነው። وقال تعالى لا مقطوعات ولا ممنوع ከዚህ በበለጠ ግልጽ አድርጎ እንደውም አልዋቂያ ላይ የጀነትን ጸጋይ ሲገልጥ ቆየና በማጠቃለያው ላመቅጧት ወላመምዋ እነዚህ የጀነት ጸጋዎች የሚቆረጡ አይደሉም የሚከለከሉም አይደሉም ይላል። ፈለገውን ያህል ቢኖሩ ቢዘወትሩ አለቀ ተብሎ የሚቋረጥ ነገር የለም። እንደገና ደግሞ የሚከለከልም ሰው የለም። እዛ ከገባ ለጀነት አለ ሆኖ በሆነ ምክንያት ማቀብ አይጣልበትም ማለት ነው። وقال تعالى ان هذا لرزقنا ما له من نفاد فليلو ايات دمو هي جنة تقا يهولاچو እሱ ማለቂያ የለለው ዘላለም ቋሚ ዘውታሪ የሆነ ጸጋ ነው በማለት አስተዋውቆ ይሰጣል ይላል። وقال ان المتقين في مقام امين الله ነው የሚፈሩ ሰዎች አስተማማኝ በሆነ የክብር ቦታ ላይ ይኖራሉ አለ። ይላቀው ለይذقون فيها الموت فجنة ውስጥ ሞትን አይቀምሱም الا الموتة الاولى لكن الموتة الاولى ارجوها ያቺ የመጀመሪያዋ ሞት አልፈዋታል ሁለተኛ ሞት ግን በጀነት ውስጥ አይመጣም ይላል ማለት ነው። وغيرها من الايات كذيم ሌላ جهنم እና ጀነት ዘላለም ነዋሪ መሆናቸውን የሚያረጋግጡ ብዙ አያቶች አሉ። فاخبر تعالى بابديتها ስለዚህ ሁለቱም አገሮች ዘላለማዊ ናቸው። ፋበዲየተ ሀያቲ አሊያ ከሷም ስለገቡ ባለቤቶች ወይም ደንበኞች ሁሉ ግዜ ሳይሞቱ ሳያረጁ ይከተላሉ ማለት ነው። ዋደም እንቅጣይ አኑ ሷም ከነሱ አትቋረጥም። ዋደም ይخرجهم منها እንዲሁም ደግሞ ከሁለቱም ዓለም ሊወጡ ቢያስቡ በጀነት መውጣት አያስቡም። መጀመሪያውንም ፍላጎቱም አይኖራቸውም። በጀሃነም ግን ለመውጣት ይፈልጉም መውጣት አይፈቀድም። وكذلك النار وقال تعالى الا طريق جهنم لا يديم طريقا قال بحالا الا طريق جهنم خالدين فيها ابدا جهنمن منجد እንጂ ሌላ ይመራቸውም ባሎቹን በሶስት ዘውታሪ ሲሆኑ በዘላለም ይኖራሉ ይላል። እና وقال تعالى بمتجمرم ان الله على ان الكافرين الله كافروችን ተራህመቱ አባረራቸው ረገማቸው واعد لهم سعيرا አንዴ ከጋመችና ከነደደች ማብረጃ የሌላ ሰዓትንም ተገሰላቸው ይላል። خالدين فيها በሶስት ዘላለም ዘውታሪ ሲሆኑ አበደን እስከ መጨረሻ ታጅዱና ወልየን ወላ ነሲራ ከሷ የሚያድናቸው ወይም የሚገላግላቸው ዘመድ ወዳጅም አይኖራቸው። وقال تعالى ومن يعص الله ورسوله اللهن يعمتنا بملائكتهم لا يفنغتا فان له نار جهنم الذي سو جهنم سات عليه خالدين فيها بذا وسط زلالم سيذو تاريخ هو يقتلال ابدا اهون بتاكيدي معناته. وقال تعالى وما هم بخارجين من النار جهنم سوج كجهنم አይወጡም ይፈልገውን ያል ቢሆን ይመጣት እድል የላቸው። وقال لا يفتر عنهم وهم فيها مبلسون الى الروايات كجهنم قطات رفتا ያገኙ እነሱም በሷ ተስፋ የቆረጡ ሆነው ይከተላሉ የሞጫ ተስፋ የላቸው ማለት ነው። وقال تعالى لا يقضى عليهم فيموتوا يجهنم ሰዎች በሷ ገብተው ሲርመጠመጡ ሞትን ቢመኙ የሞት ፍቃድ አይሰጣቸው ይሞቱ ዘንዳ ወላ ይخفፉ عنه من عذابها ተቅጣቱ ማቀላያ አይሰጣቸው ያው እንደጋመ ይከተላል ማለት ነው። وقال تعالى انه من يأتي ربه مجرما قم نغرو يتاو ዘንዳ ጠማማ ሆኖ ተሱ ፍቃድ ያፈነገጠ ገራራ ሆኖ የመጣ ሰው فإن له جهنم لرسو جهنم تجبونات لا يموت فيها ولا يحيا فجهنم مستموت لقلقل ايشلم ويمجا مبهوت تدستاشون لنور ايشلم منا وغير ذلك من الآيات كذب للا بزو آيات وشن متكس اتشالا فأخبرنا تعالى في هذه الآيات وأمثالها فالنزعهم بتتكسدان كسوشنا بمثل وشاتشو أن أهل النار جهنم سوش الذين هم أهلها በሷ ለዘላለም ይኖራሉ ተብለው የተመደቡት በሷት ሙእሚኒን ሳይሆኑ ማለት ነው። በሷ ዘላለም እንዲኖሩ የሚመደብባቸው ካፍሮች፣ ሙሽሪኮች፣ ሙናፊቆች ናቸው ማለት ነው። እነዚህ ሰዎች ሁሊቀት ለሁም ወሁሊቁ ለሃ ጀሃነም የተፈጠረች ለነሱ ነው፣ እነሱም የተፈጠሩት ለሷ ነው። ሁለቱ የሚነጣጠሉ የሚለያዩ አይደሉም ማለት አንነው ኻሊዱና ፊሃ አበደን ስለዚህ ፋሚደን በእኝ ስለሆኑ በሷ ውስጥ ይዘወትራሉ። ሲል ፈተፈነፋ ተዓላ ኹሩጀሁም ሚንሃ ከጀሃነም መውጣትን ነፈየ ወማሁም ቢኻሪጂነ በሚለው ቃል አረጋገጠ ማን ወነፈ እንቅጣዓሃ መቋረጧንም ነፈየ አኑም ቢቀውሊህ ላዩፈተሩ አንሁም ከነሱ ፋታ አያገኝ ወነፋ ፈናአሁም ፊሃ በሷ ውስጥ ደግሞ ጠፍተው መገላገል እንደማይችሉም ቢቀውሊህ لا يموتون فيها ولا يحيا فميلو አረጋገጠ በምንም አይነት እንግዲህ መላቀቅ እና መቋረጥ እንደሌለ በእያቅጣጫው ወርን ዘጋው ማለት ነው። وقال النبي صلى الله عليه وسلم اما اهل النار الذين هم اهلها فانهم لا يموتون فيها ولا يحيون جهنم قوامي دبኛ ተብሎ የተፈጠሩ ውስጥ በሷ ውስጥ የተረጋጋ የሰላም ኑሮ ሊያገኙ አይችሉም ወይም ሞተው አይገላገሉም ይላሉ ማለት። وقال اذا صار اهل الجنه الى الجنه የጀነት ሰዎች ወደ ጀነት ተፈቅዶላቸው በሚገቡ ጊዜ واهل النار الى النار የጀሃነም ሰዎች ወደ ጀነት ተፈርዶባቸው በሚገቡ ጊዜ جاء بالموت ሞት የሚባለው ነገር አካል ያለው የበግ ንሙክት አስመስሎ ያመጣዋል። አጥታው ያለ በእነጀነት ይወናር በጀነምና በጀሃነም መሐከል ቆረብታ እንደጎራማ ቦታ ላይ ያቆመዋል። ቱመ ይድባህ ከዛ ይታረዳል። ቱመ ዩናዲ ሙናዲን ያነ አዋጅ ተናጋሪ ቆሞ ይናገራል። ያለ ጀነት ኢላ መውት የጀነት ሰዎች ወይ ይኸው ሞት ሙቷልና ለራሱ ራውን በኋላ ሞት ይመጣብናል ብላችሁ አትስጉ ይላቸዋል። ደስታቸው እንደማዋል እንደገና ወደ ጀሃነም ሰዎች መለስ ብሎ ያለ ናር ላመውት የጀሃነም ሰዎችም ሞት የለም ይኸው ታርዷልና ታውን በኋላ ሙተን እንገላግላለን ብላችሁ እንዳታስቡ ይላል። ፈይዝዳዱ አህል ጀነት ፈራሃ ጀነት ሰዎች ደስታ ይጨምራሉ ኢላ ፈራሂም ወደ ደስታቸው ወይዝዳዱ አህሉ ናሪ የጀሃነም ሰዎች ደግሞ ሁዝነን ኢላ ሁዝኒም ወደ ሀዘናቸው ሀዘን ይጨመርላቸዋል ይላል። وفي الاخذين كل خالد فيما هو فيه ከዛ በኋላ ሁሉም በተመደበለት ቦታ ይቀጥላል ማለት ነው። وفي رواية ثم قرأ رسول الله صلى الله عليه وسلم وانذرهم يوم الحسرة የቁጭቱን ቀን አስጠንቅቃቸው ይላል። እልቁድ የላምሩ የመጨረሻው ውሳኔ በሚሰጥበት ጊዜ وهم في غفلتين وهم لا يؤمنون الناس ግን ዛሬ በዝንጋታ ውስጥ ናቸው እነሱ እምነተ ቢስ ናቸው ያ ነገር አይደርስ መስሏቸው ወደፊት ግን ያ የመጨረሻ ይግባኝ የሌለው ውሳኔ ሲመጣ ምን እንደሚያጋጥማቸው ከወዲሁ አስገንዝባቸው ይላል። ወይፍ ሰሂህ እነዚህ ሁሉ ሪዋያዎች በሰሂህ ውስጥ የተገኙ ናቸው። ወፊታሊካ አሐዲሱ ገይሩ ማዝኪር ከዚህም ሌላ እዛውን ያልጠቀስናቸው በርካታ አሐዲሶች አሉ ስለ ጀነትና ስለ ጀሃነም ሹኡን የሚናገሩ ይላል። እና እንግዲህ እነዚህ ነገሮች ሁሉ ማወቅና መገንዘብ ለነሱ እንድንዘጋጅ ያደርገናል። ጀሃነምን ለማምለጥ እንድንጥር ከጀነት ደግሞ ለማግኘት እንድንሞክር እነዚህን ማወቁና ግንዛቤያችን ማዳበራችን አስፈላጊ ነው ማለት ነው። አላህ ሱብሃነሁ ወተዓላ ለጀነት የሚያበቃውን አስባብ ሁሉ ያግራልን ከጀሃነም የምንድንበትን ሁኔታ ሁሉ ያመቻችልን ይላል። የዛሬው ደርሳችን ላይ ተቃለላል። ወሰለላሁ ዐለ ነብዩ ሰለላሁ ዐለይሂ ወሰለም ወራህመቱላሂ ወበረካቱ።